أنا المسلم أخو المسلم، المسلم أخو المسلم، لا يظلمه ولا يخذله ولا يكذبه ولا يحقره. التقوى ها هنا، التقوى ها هنا، التقوى ها هنا، ويشير إلى صدره 3 مرات. التقوى ها هنا، التقوى ها هنا، التقوى ها هنا. بحسب امرئ من الشر أن يحقر أخاه المسلم. كل المسلم على المسلم حرام، دمه وماله وعرضه. رواه مسلم. انتهى الباب. ولا تاني على كاتل الاستاذ واجبك ان شاء الله. باب 36، اي حديث 36، فضل الاجتماع على تلاوة القرآن وعلى الذكر. فضل الاجتماع على تلاوة القرآن وعلى الذكر. عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال: من نفس على مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة. من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة. ومن يسر على معسر يسر الله عليه في الدنيا والآخرة. ومن يسر على معسر يسر الله عليه في الدنيا والآخرة. ومن ستر مسلما ستره الله في الدنيا والآخرة. ومن ستر مسلما ستره الله في الدنيا والآخرة. والله في عون العبد ما كان العبد في عون أخيه. والله في عون العبد ما كان العبد في عون أخيه. ومن سلك طريقا يلتمس فيه علما سهل الله به طريقا إلى الجنة. ومن سلك طريقا يلتمس فيه علما سهل الله به طريقا إلى الجنة. وما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده. وما اجتمع قوم في بيوت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده. ومن بدأ به عمله لم يسرع به نسبه. ومن بدأ به عمله لم يسرع به نسبه. رواه مسلم بهذا اللفظ. رواه مسلم بهذا الفصل. انتهى الحديث. يا سادات السادسين يوم شعر باب بزيه شعر سال. وجزاكم الله خير الجزاء. الله من الجرن سمتو كم يتقم الله يرجع. تفضل يا شيخ. السلام عليكم ورحمة الله وبركاته. ما يكفي. وعليكم السلام ورحمة الله وبركاته. زاري أستاذ أبو فرهان وكاي جبام مالته. ወይስ ቅድም ገብቶ ነበር? እኔ ሳልመጣ ኸይር፣ እንግዲህ ወደ ኪታባችን እንመለስ እና ሀዲሱን እናዳምጥ። ለሁላችንም ይጠቅመናል ኢንሻአላህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحديث الخامس والثلاثون ثلاثة أمستنيو حديث عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم አቢ ሁረይራ ረዲየላሁ ዐንሁ በተላለፈልን ሐዲስ መሰረት ነብያችን አለይሂ ሰላቱ ወሰላም ምን ይላሉ? لا تحاسدوا ولا تناجشوا አትመቀኛኙ አትጨራረጹ ولا تباغضوا ولا تدابروا አትጠላሉ ጀርባም አትሰጣጡ ولا يبيع بعضكم على بيع بعض فخلاچو بكفيلو نغدلاي عائشه وكونوا عباد الله اخوانا كلچون يا الله باروچ وندماموچ هونو المسلم اخو المسلم عند مسلم لليلانيو مسلم وندمو نو لا يظلمه ولا يخذله اي بدلو زكا يرغو ولا يكذبه ولا يحقره ايوا الشو اصلنا صوم ما يملكته التقوى ها هنا الله المقرات مالت الزهقارن ويشير الى صدره ثلاث مرات ودبرتاچو 3 غزي يملكته بحسب امرئ من الشر عند سوله شر ويم لهاتيات يبقاول ان يحقر اخاه المسلم مسلم وندمون اسنسو مايت كل المسلم على المسلم حرام ماننيو مسلم بليلو مسلم لا يرمنو دمه وماله وعرضه دم نبرتهم كبرهم يتكبر حرام بهنا رواه مسلم ايه حديث بتام تلك من حديث نو የብዙዎቻችንን በሽታ እንደመስታወት ሆኖ የሚያሳየን ብዙዎቻችን ላይ የሚታይ ችግር አላህ ያንሳልን ነብያችን አለይሂ ሰላቱ ወሰላም እስላማዊ ወንድማማችነት ማለት ምን እንደሆነ በመሐከላችን ሊፈጠሩ የሚችሉ አለመግባባቶችን በምን መልኩ እንደምናስወግዳቸው ምን ምን ተግባራቶች የተጠሉ እንደሆኑ በዚህ ሐዲሳቸው በሰፊው አስተምረውናል ابي هريره رضي الله عنه وصلى له الحديث وفي حديث لا يا الله ملكتنيا سنذكر منالو لا تحاسدوا المجمره اتم مكنيانيو كفيلاچو بكفيلو لاي مكنيا ايو مكنيات يا مسلم باهري ليون ايجبان بلاو مندنو حسد مالت مكنيات كفيل علماوت حسد ميلون قال مكنيتن صفاتوت تمني زوال نعمه الله عز وجل على الغير الله بهنا سولا يوالون ولتا لمن اغني بميل طلاچا سميت اندي وجدنا اندي طفا ممنيت مكنيا يبالال سو يو بغنزبم يهون بكبر بسلطانم يهون باوقت يتشاله درجه لا يسيدرس ይሄ ሰው ለምን አገኘ በሚል ስሜት እንዲጠፋ ያ ነገር እንዲወገድ መመኘት መቀኝነት ነው። ሁለተኛው ደግሞ ሸይኹ الاسلام ابن تيميه رحمه الله የገለጹት ሐሳቡ አንድ ሆኖ ይያለ ሌላው አካል ይሄንን በረከት ማገኘቱ ብቻ የጠላና ቀር ያለው ሰው እንዲጠፋ ባይመኝም መቀኛ ነው። መቀኝነቱ ከመኞት ነው የሚጀምረው ከዛ በላይ አድጎ እንዲጠፋ ተመኘም አልተመኘም ራሱ ብቻ በቂ ነው ይላሉ። አንዳንድ ሰው ወከለው ያገኘው sultanና ሀብት ወይም ደግሞ ውቀትና ክብር እንዲጠፋ ላይፈልግ ይችላል ነገር ግን ማግኘቱን ጠልቶታል ይሄ በራሱ መቀኝነት ተብሎ ይጠራል። እንዲጠፋና ያ የነበረው ነገር እንዲወገድም ከተመኘ እሱም ሌላ የከፋ ምቀኝነት ነው። ያው ጥላቻ ሲያድግ ነው ያ ነገር እንዲጠፋ እንዲወገድ የሚመኘው። እውነተኛ ሙስሊም ነኝ የሚል ሰው በሌላ ሙስሊሙ ላይ ይህ አይነት የምቀኝነትን ጥላ ባህሪ በውስጡ ሊያሳድር አይገባም። ስለዚህም لا تحاسدوا اتمكنيعوا كفيلاچو لا يحسد بعضكم بعضا كفيلن ايمكنيو سلالو ممكنيت يتتلا تغبار نو نبياتنا عليه الصلاه والسلام بليلا حديثن مستمرونال الحسد ياكل الحسنات كما ياكل النار الحطب حسد ምቀኝነት መልካም ስራን የሰራናቸውን ሐሰናቶችን ሁሉ ይበላቸዋል። እሳት የተከማችን ሳር እንደሚበላው ሁሉ ወይም እንጨትን እንደሚበላው እንደሚያቃጥለው ሁሉ ምቀኝነትም የሰው የሆነ ሐሰናት ያጠፋበታል በማለት የምቀኝነትን ክፋት ነግረውናል። ምቀኝነት ከሁሉ በፊት የሚጎዳው ባለቤቱን ነው ማለት ነው። የተመቀኘንበትን ሰው አይደለም። ሰው ያው ያላህ ቀዳ ወልቀድር ምንም ነገር ሊሆን አይችልም። እኛ ተቆጨንም አልተቆጨንም የኛ መመቅኘት እሱን አይጎዳው። ከሁሉ በፊት ባለቤቱን ነው የሚጎዳው። አንድን መርዛማ እቃ በሆነ ንጹህ ብርጭቆ ስር ብታስቀምጡት መጀመሪያ ብርጭቆውን ነው የሚያበላሸው ወጥቶ ሌላ ሰው ከማበላሸቱ በፊት። ምቀኝነትንም በውስጡ ያዘለ ሰው ካለ ምቀኝነትን ያረገዘ ሰው መጀመሪያም ሰላማቱ የሚኖረው የሚጎዳው ራሱ ነው። ሐሰናቱን ያጣል፣ ጨጓራ በሽታን ያመጣል፣ እንቅልፍና ሰላማቱ ሁሉም ስለዛ ሰው ብቻ ስለተመቀኘው ሲያስብ ይኖራል። ስለዚህም አትመቀኛኝ እህትሽ አላህ ወፍቋት ጥሩ ደረጃ ላይ ከደረሰች ነውሯን አላህ ከሰተረላት አንቺም ደስ ልልሽ ይገባል። አላህ የሰተረውን ነውር ለመግለጽ ያገኘችው ኸይር ነገርን ለማጥፋት መጣር ትልቅ በሽታ ነው። አላህ ይሰውረን። لا تحاسدوا አትመቀኛኙ ብለዋል። ምኞት ወይም ሂስድ የሚባለው ነገር በሁለት ነገር በእስላም ይፈቀዳል። ሐዲስ ላይ ነብያችን አለይሂ ሰላቱ ወሰለም እንዳስተማሩን በሁለት ነገር ተፈቅዶልናል። ላ ሐሰደ ኢላ ፊ ኢثنين ብለዋል። ምቀኝነት ወይም ቅናትን ያዘለ ባህሪ በሁለት ነገር ላይ ካልሆነ በስተቀር አይቻለም ተብሏል። ዒልምና ገንዘብ ማለት ነው። አላህ ለአቡ መሐመድ ሀብት ሰጥቶት በተሰጠው ሀብት የተቸገሩትን ሲያበላ የታረዙትን ሲያለብስና የተጠሙትን ሲያጠጣ የአላህን ቤቶች በየስፍራው እየሄደ ሲገነባ ምን ነው እኔም እሱ ያገኘውን ሀብት ባገኘው ኖሮ ብሎ ሰውየው ቢመኝ ይሄ ምኞቱ የተከለከለ አይሆንም፣ ይቻላል። አላህ ምናልባትም ሊፈትነው ለዚህም ሰው ቢሰጠው ሊያደርገው ይችላል ማለት ነው። ሁለተኛው ዒልም ነው። አላህ ለአንተ በሰጠህ ሸሪዓው ይውቀስ ደከመኝ ሰለቸኝ ሳትል ወንድሞችህንና እህቶችህን መታገለግልበት በጨለማ ለሚመላለሱ ሰዎች ወደ ብርሃን እንዲመጡ ሰበብ ከሆንካቸው ምን ነው ለኔም ያ ዒልም ተሰጥቶኝ እንደሱ በሰራሁበት ማለት ትችላለህ። ከዛ ውጭ ግን ለምን ሀብቱን አገኘ ለምን እውቀት ተሰጠው አይሰራም ነው። ወላ ተናጀሹ አትጨራረቱ ይላል። በአንደኛው ጨረታ ላይ ሌላው በውሸት ገብቶ አይጫረትበት። ይሄም ያው ምቀኝነት ያመጣው ተንኮል ነው። በንግድ ሲስተም ላይ ሰላማት ኦል ዘንድ መጥቼ አንድ ንቃ ተጫርቼ በመቶ ብር ልገዛው ፈልኩ። ተስማምተን ጨርሰናል። ገና አዛው ህዝብ ባለበት ቦታ አይደለም። ታዳ እኔ 100 ብር ከፍዬ እቃውን እንዳልገዛ ድምጻችን ይሰማ ስለፈለገ በጎን ይመጣና አይወስደውም እኮ ለሰላማት ምን ይለዋል እኔ 150 ብር ገዛሃለሁ ይለዋል። 50 መጨመሩን ሲያውቅ ሰላማት ኦል እኔን ምን ያደርጋል ከኔ ጋር የነበረውን ስምምነት ይሰርዛል። ና ድምጻችን ይሰማ ቢባል ግን የለም ሱን ለመግዳት አስቦ በሬ ላይ ለመጫረት የሚያደርገው ተንኮል። ስለዚህ እንደዚህ አይነት ተንኮልን በንግድ ዘርፍ ላይ አትጠቀሙ። እሱም ጋር ተመሳሳይ ሆነ ማለት ነው። እኔና እሱ ከተስማማን በኋላ ከጎን መጥቶ ሌላ ሰው ውላችንን ሳንቲም ጨምሮ ማፍረስ አይችልም ነው። በተስማማነው ውል መሰረት ንብረቱን እኔ መውሰድ አለብኝ። ተጫርቼ በተባለው ገንዘብ አሸንፌያለሁ። ከዚህ በኋላ እሱ ከጎን መጥቶ ለምን ያፈርሳል? በወንድም ላይ መጫረት ነው። ግን መና ከመን እናሻው አደባባይ የወጣ ከሆነስ እኔ 100 ስል ድምጻችን ይሰማ 150 ቢል ይችላል። ነገሩ ተስማምቶ ካለቀ በኋላ ግን ከጎን መጥቶ ማፍረስ አይገባም። በወንድም ላይ መጫረት ይሆናል ማለት ነው። ገባሽ ኑር ጀና? ነጋዴ ስላልሆንሽ ምናልባት ሊከብድሽ ይችላል። በኋላ ስጠይቂ ይብራራል። እሺ ወላ ተባገዱ ጥላቻን በልባችሁ አታሳድሩ። አትጠላሉ አሉ። ከፊላችሁ ከፊሉን አይጥላ። አትጠላሉ የፍቅርና የውዴታ ተቃራኒው ጥላቻ ነውና በግባ። ስለዚህም አንዱ ሌላኛውን እንዲጠላው የሚያደርግ ድርጊት በመፈጸም ወይ በመናገር አትጠላሉ። በልቦቻችሁ ውስጥ ጥላቻ ለወንድሞቻችሁ ለእህቶቻችሁ ካደረ ቶሎ ብላችሁ ለማስወገድ ከልባችሁ ጸሎት አድርጉ ነው። አትጠላሉ። አራተኛ ወላ ተዳበሩ ጀርባም አትሰጣጡ። ሰላምታን በማቆም ወይንም ደግሞ የወንድምና የእህትን ሐሳብ ላለመስማት እንዳላዳመጠ ሰው ቸላ ብሎ በመዞር ጀርባ አትሰጣጡ። ይሄም ከሙስሊም አይጠበቅም። የላይኛው የጫረታው ተቃራኒ በሆነ መልክ ደግሞ ወላ የቢዕ አይሽጣል። እንደገና ባዕዱኩም ከፊላችሁ አይሽጥ አላ በይዒ ባዕዲን በከፊሉ ሽያጭ ላይ አትሽጥበት። ሰላመቶን መጣና በአስር ብር ግዛኝ ብሎ ሊሸጥ ፈለገ። በሱ ላይ ተደርቦ መጣና ድምጻችን ይሰማ እኔን በዘጠኝ ብር ግዛኝ ይለኛል። አንድ ብር ቀንሶ እኔና ሰላመቶን ሳንስማማ ተለያይተን ከሆነ ና እናንተ ከፈለክ በሰባት ብር ሽጥልኝ። እኔና እሱ እየተነጋገር 10 ብር ልግዛው አልግዛው ገና ያልተጣራ ሆኖ ይያለ እሱ በ10 ብር ግዛኝ ሲለኝ አንተ ከኋላው መጣህ እኔም በ9 ብር ግዛኝ ብለህ በወንድምህ ላይ አትሽጥ። ከፊላችሁ በከፊሉ ንግድ ላይ አይሽጥበት። እግባባን? ከፈለገ ሳይስማማ ከሄደ ሰላመቱን ድምጻችን ይመጣና እኔን እስተገዛኛለህ ሊለኝ ይችላል። ይሄው ነው አሪፍ ቃል ልኝ ከፈለክ ዋጋውን በዛው ነው እቃው ግን አሪፍ ነው ሊለኝ ይችላል። ወይ ደግሞ እቃው አንድ አይነት ነው ዋጋውን ግን 50 ሳንቲም ቀንሰለ 9.50 ቢል ይችላል። ሰላመቱን የነገደ ይያለ በሱ ላይ መጥቶ መሸጥ ምን ማለት ነው? ከፊላችሁ በከፊሉ ላይ እንዳይሸጥ። ወኩኑ ሁላችሁም ሁኑ عباد الله يا الله ملكام باريوچ ሁኑ اخوانا ወንድማሞችም ወይላ ወንድማሞች የአላህ ባሮች ሁኑ። እውነተሽ ነው ሙሐመድ። ለመርካቶ ሙስሊም ነጋዴዎች ነው ይሄ ሐዲስ። ለሁላችንም ይጠቅማል። ማንኛውም ሙስሊም ለሆነ ሰው ጠቀሜታ አለው። እስላም ሁለገብ በህይወትን ዘርፍ ያካተተ ነው። በንግዱም ዘርፍ ጣልቃ ገብቶ ያስተምራል። ቅልጥፍና ነው አራድነት ነው ቢዝነስ ነው ተብሎ በሩን አልከፈተውም። አይ ገደብም አለው እያለ ያስተምራል ማለት ነው። ስለዚህም ሁላችሁም መልካም የአላህ ባሪያዎች ወንድማሞች ሁኑ። ምክንያቱም አልሙስሊሙ አንድ ሙስሊም አኹል ሙስሊም ለሙስሊም ወንድሙ ነው። ማንኛውም ሙስሊም ለሌላኛው ሙስሊም ወንድሙ ነው። መንፈሳዊ ወንድማማችነት የዲን ኡኹዋ ደግሞ ከስጋዊ ወንድማማችነትም እኮ ይበልጣል። ስጋዊ ወንድማማችነት ዱንያ ላይ ብቻ ነው የሚያገለግለው። መንፈሳዊ ወንድማማችነት የዲን ኡኹዋ ግን አኺራ ይጠቅማል። ስለዚህም ቁርአን ምን አለ? አልአኺላኡ የውመኢዚን በዕዱሁም ሊበዕድን ዐዱው ኢላ። በምድር ላይ የቤተሰብ አካላት የስጋ ወንድማሞች እህትማሞች የነበሩት ሁሉ ከፊላቸው ለከፊሉ ጠላት ይሆናሉ አለ። የአንድ ቤተሰብ አካል የነበሩት ሲረዳዱ ሲዋደዱ የነበሩት ከፊላቸው ለከፊሉ ጠላት ይሆናሉ። ኢለል ሙተቁን አላህን የፈሩት ብቻ ሲቀሩ አለ። ወንድማማችነታቸውን በዛው በተቅዋ በእስላም መንገድ ላይ የገነቡት ብቻ ሲቀሩ። እስላማዊ ወንድማማችነት አኺራም ይጠቅማል። የስጋ ወንድማማችነት ግን ዱንያ ላይ ብቻ ነው። ስለዚህም ከስጋ ወንድማማችነት በላይ መንፈሳዊ ወንድማማችነትም ጠቀሜታ አለው። ስለዚህም ሙስሊም ለሌላኛው ሙስሊም ወንድሙ ነው። ወንድሜ ነው ብሎ ታዲያ አንድ ሰው ካመነ لا يظلمه አይበድለው። ሐቁን በማጉደል የሚገባውን በመከልከል በሱ ላይ ወሰን በማለፍ እነዚህና መሰል ተግባራቶችን በገንዘብም በደምም በክብርም በመሳሰሉት ነገር ብቻ የሚገባውን ሐቅ በመውሰድ በመከልከል አይበድለም። ሙስሊምን መበደል ሐራም ነው። ولا يخذله አያዋርደው አሳንሶም አይመልከተው ዝቅ አያድርገው ማለት ነው። ተበድለህ እያየ እኔ ሰላመቶል ወንድሜ ተበድሎ እያየሁኝ ከበዳዩ ጎን ቆሜ በዳዩ እሱን በንግግር ሞራሩን እየሰበረው እኔም ልጨምርለት አይገባም። ይሄ የባሰ ወንድሜን ምን ማድረግ ነው? ማዋረድ ነው። ስለዚህም ወንድሙን አያዋርደው አሉ። ልትከላከልለት ሲገባ ተጨማሪ ሆነ አንተ እንዴት ታዋርዳለህ? ولا يكذبه አይዋሸው። ዋሸት አሁንም የሙስሊም ባህሪ አይደለም። ወንድምህን አትዋሸው። የሌለ እውነት ያልሆነ ነገር እየተናገርክ አትዋሸው። በንግግርህም በተግባርህም ማለት ነው። በተግባርህ ታፈርስበት ይሆናል፣ በንግግርህ የሌለ ነገር አውጥተህ ታታለለው ይሆናል። ይሄ ሁሉ መዋሸት ነው፣ አይሰራም። ولا يحقره በንቀት አይን አይመለከተው። ዝቅ አድርጎ አሳንሶ አይየው በንቀት አይን። አንቺ ደግሞ ማነሽ ይላል። አንዳንዶቻችሁ ጋር የፍቅር ቋንቋ ነው አይደል? አንቺ ወደ ጾታ ሲቀየር፣ አስፈላጊ ሲሆን ደግሞ ወደ ንቀት ይቀየራል። ወንድምህን ዝቅ አድርጋ አትመልከተው። ምን አለኝ ልትይ ነው እያልክ ራስህን ከሱ በላይ ከፍ አድርገህ ተመልክተህ እሱን ዝቅ አታድርገው። ምክንያቱም ኢና አክረመኩም ዒንደላሂ አትቃኩም ተብሏል። አንተ ዘንድ ምናልባት በአይንህ ዝቅ ያለና የተዋረደ ሰው ቢሆን አላህ ዘንድ ግን ከአንተ ሊበልጥ ይችላል። በክብር አላህን ፈሪ ሆኖ ከአንተ የተሻለ ሊሆን ይችላል። ከዚህ አንጻር ዝቅ አድርጎ አይመልከተው። አተቅዋ ሃሁና አሉ። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አተቅዋ አላህን መፍራት እኮ ሃሁና እዚህ ቦታ ላይ ባለው ነው አሉ። አላህን መፍራት ማለት እዚህ ስፍራ ባለው ነው። በየትኛው? ወዩሺሩ እያመላከቱ ኢላ ሰድሪሂ ወደ ደረታቸው እዚህ ቦታ ነው አሉ። ወደ ደረታቸው እያመላከቱ ስንት ጊዜ? ثلاث مرات ሶስት ጊዜ እያመላከቱ ወደዚህ ነው ተቅዋ። ደረት ውስጥ ልብ ነው ያለው። ስለዚህ አላህን መፍራት በልብ ነው፣ በምላስ ወይም በአካል አይደለም። ምላስና አካል የልብ ተከታይ ናቸው። ልብ አላህን በትክክል ከፈራ ምላስም ተቅዋን የሚያመላክት ነገር ይናገራል፣ ሰውነታችንም ተቅዋን የሚገልጽ ነገር ይሰራል፣ ይተገብራል። ልብ አላህን ካልፈራ ከምላስ የሚነገረውም ከሰውነት የሚፈጸመውም የከፋ ይሆናል። ስለዚህም ወደ ደረታቸው ሶስቴ እያመላከቱ አተቅዋ ሃሁና፣ አተቅዋ ሃሁና፣ አተቅዋ ሃሁና፣ አላህን መፍራት ተቅዋ እዚህ ነው፣ እዚህ ነው ስፍራው ብለው ነገሩን ለማጠናከር ደጋግመው ሶስት ጊዜ ተናገሩ ማለት ነው። እናም ወንድማችንን ዝቅ አድርገን የምንመልከት ሐቂቃ፣ እስቲ ሰውን የምንንቅበት እኛ ምን አለን? በምንስ አውቀን ነው ያን ሰው ዝክር የምናረገው? ምናልባት ሁለት እጅን ወደ አላህ ቢያነሳ ዱዓው ወዲያውኑ ሰማይ የሚያስከፍት ቢሆንስ? ማን ማንነቱን አውቆ ነው ሌላውን የሚንቀው? መጀመሪያችን ልፋጭ መጨረሻችንም ዝቃጭ የሆነ ሰዎች እንዴት አድርገን ሰውንስ እንንቃለን? ምንስ አገኝተን ለመናቅ የሚያስችል ምን ነገር አለ? ጠጥተን እንኳን እንሸናም ማለት የምንችል ሰዎች አይደለንም። በልተን ቆሻሻችንን አናስወግድም የምንል ሰዎች አይደለንም። እንደዚህ የሚሸት የገማ ነገር በሆዳችን ተሸክመን እየዞርን ሰውን የምንንቅበት ምን ቢኖረን ነው? ወይ ሰርተፍኬት አልተሰጠን ከአላህ ዘንድ? አንተ የተከበርክ ሰው ነህ፣ እኔ ዘንድ ውዴታን አግኝተሃል ተብሎ ሰርተፍኬት አልተሰጠህም። ታዲያ ወንድምህን ወይ እህትህን ዝቅ አድርገህ የምትመለከተው ለምንድን ነው? በዒባዳ ካንተ ስላነሱ ከሆነ አስተምራቸው። ምናልባትም በልብ አላህን በመፍራት ካንተ ሊበልጡ ይችላሉ። ዒባዳቸው አንሰው ስለ አንዲት ሴትዮ ሀዲስ የተነገረውን ታውቃላችሁ አይደል? ሁላችሁም ለነቢያችን አለይሂ ሰላቱ ወሰላም የተወራላቸው አንዲት ሴትዮ አለች። በጣም ዒባዳ ታበዛለች፣ ለይል ትቆማለች። غير انها تؤذي جارها قربتهم ግን ታስቸግራለች። ነብያችን አለይሂ ሰላቱ ወሰላም قال هي في النار እሷ የእሳት ነች እሳት ውስጥ ነች። ስለሌላዋ ሴት ተነገራቸው። ስለ ዒባዳ የሚወሳ ብዙም የላትም። መሰረታዊ ከሆነው ዋጅብ የዒባዳ ዘርፍ ውጪ የተለየ ሰጋጅም አይደለችም፣ ቀንም ጾም አይደለችም። ለጎረቤቷ ግን ጥሩ ሰው ነች ተብሎ ሲነገራቸው እሷ የጀነት ነች አሉ። በሰው ላይ ድንበር ማለፍ ምን ያህል አደጋ እንደሆነ ያሳያል ማለት ነው። ቢያንስ ቢያንስ ከጌታችን ጋር ባለው ሀቅ አንድ ተስፋ አለ፣ ተውበት የሚባል ነገር። አላህ ተመላሽ የሆነ ጌታ ነው። ረህመቱ ከወንጀላችን የሰፋ አምላክ ነው። በሱ ህግ ላይ ለጣስነው ነገር ሁሌም ተውበት ስንገባ የሚምር አምላክ አለን። አልሐምዱሊላህ ይሄን ጌታ ለማምለክ ሙስሊም ላረገን አላህ። ነገር ግን የሰው ሀቅ ላይ ግን ምንድነው የምናደርገው? ባለቤቱ አውፍ ካላለን ይቅርታን ካላገኘን ምንድነው የምንሆነው? የሰው ሀቅ የሚያስፈራበት አንግል ይሄ ነው። ስለዚህ ሁልጊዜ በመላሳችን ሰው አንማ፣ ሐሜት አይፈቀድም። አሜት የሚፈቀድባቸው መንገዶች እየተባለ የተሳሳተ መስመር እየተተረጎመ አሜትን ሐላል አናደርግ፣ የሰው ስጋ አንብላ፣ ነውራቸውን አንከታተል። በቀጣዩ ሀዲስ ይህንን የሚገልጽ ነገር እናገኛለን። ስለዚህም እዚህ ሀዲስ ላይ እንደምናየው አላህን መፍራት በልብ ነው ብለው መልእክተኛው አስተምረውና ቀጠሉና ምን አሉ? ቢሐስቢ ምሪኢን ሰውየው ይበቃዋል ምን አሸር ከሸር ይበቃዋል። ወንጀለኛ እንዲሆን ኃጢያተኛ እንዲሆን ከተፈለገ ይበቃዋል አንድ ነገር ብቻ ማድረጉ። ምን? አይያህቂራ አሳንሶ ማየቱ አኻሁል ሙስሊም ሙስሊም ወንድሙን አሳንሶ ማየቱ በንቀት አይን ዝቅ አድርጎ መመልከቱ ብቻ በቂው ነው ለወንጀል። ይሄ በራሱ አደጋ ነውና ማለት ነው። ስለዚህም ወንድምና እህቶችን ከመናቅ እንጠንቀቅ። ኩሉ ሙስሊም እያንዳንዱ ሙስሊም አለል ሙስሊም በሌላኛው ሙስሊም ወንድምና እህቱ ላይ ሐራሙን እርም ይሆንበታል። ምናቸው ነው እርም የሚሆነው? ደሙሁ ደሙ እርም ነው። ያላግባብ ሊያፈሰው አይችልም። ስለዚህ የወንድምና እህትን ደም ማፍሰስ አይፈቀድም። ወማሉ ንብረቱም እንደዚሁ ንብረቱንም መውረስ ያላግባብ አይፈቀድም። ወዒርዱሁ ክብሩንም መንካት በክብሩ መለማመድም አይፈቀድም። ክብሩን ልንነካው አይገባንም። እነዚህ ሁሉ ሐራም ነው ተብለናል። ወዓለይኩም ሰላም ወራህመቱላሂ ወበረካቱ ሻዲ። ስለዚህ ልንጠነቀቅ ይገባናል። የወንድሞችን ንብረት ደም ክብራቸውን ከመንካት እንጠንቀቅ። እሳቸው ሐራም ነው እያሉ እኛ ሐላል የምንልበት ምንም ምክንያት የለም። حديثه በጣም ግልጽ መሰለኝ መልእክቱም ግልጽ ነው ስራው ሊከብድ ይችላል አላህ ይወፍቀው ብዙ ቁም ነገሮችን አስተምረውናል መጥላት ቀኝነት ጀርባ መሰጣጣት አንደኛው በሌላኛው ላይ መነገድ አንደኛው በሌላኛው ላይ መሸጥ የመሳሰሉ ተግባራቶች ወንድምን አሳንሶ መመልከት ደሙን ያላግባ ማፍሰስ ንብረቱን ማውረስ በክብሩ ላይ መረማመድ ይሄ ሁሉ የተጠላ حرام የሆነ ተግባር ነው አላህ ለሰራው ይወፍቀን ዲና الاسلام ባስተምህሮቱ ሙሉ ነው የተሟላ ህግ አለው ስራ ላይ ግን እኛ ሰልፈናል ወደ ቀጣዩ ሀዲስ እንጂ ኦኬ ኢንሻአላህ الحديث السادس والثلاثون 36ኛ ሀዲስ ሱመያ መጨረሻ ላይ ይቻላል ኢንሻአላህ 36ኛው ሀዲስ ላይ عن ابي هريره رضي الله عنه عن النبي صلى الله عليه وسلم قال كابي هريره بتلالفه حديث نبياتنا عليه الصلاه والسلام منالو من نفس عن مؤمن قربه من قرب الدنيا كعند مؤمن لا كدنيا چنكتوچ عندن چنكت ياسوجدسو نفس الله عنه قربه من قرب يوم القيامه ከዚህ ሰው ላይ የቂያማ ቀን አንድን ጭንቀት አላህ ያስወግድለታል ወመን ይሰረ አላ ሙዕሲር በቸገረው ሰው ላይ ያግዞ ያገራ ሰው ይሰረ አላህ عليه في الدنيا والاخره አላህ ደሞ ለሱ በዱንያም በአኺራም ነገሮችን ያገራለታል ወመን ሰተረ ሙስሊማን የሙስሊም ወንድሙ ወይ እህቱን ነውር የሸፈነ ሰው ሰተረሁ አላህ في الدنيا والاخره አላህ በዱንያም በአኺራም عيبن يشفن اللتال والله في عون العبد الله لم باريون يغزال بماغز لاينو ما كان العبد في عون اخيه باريون وندمون بمردات بماغز لاي سكان درس ومن سلك طريقا يلتمس فيه علما وكتل يفلق منجدن يتغواز سو سهل الله له به طريقا الى الجنه لذي سبب الله جنه المنجد يغرى اللتال ومجتمع قوم في بيت من بيوت الله ازبوچ كالله بيتوچوس باندوم بيت ايتسباسبون يتلون كتاب الله اللهم مصاف ميانبو هونو ويتدارسونه فيما بينهم بما اكلاچو يمتنانوتم هونو الا نزلت عليهم السكينه يكن برغاتا يوردچباچو بتون انجي وبشيتهم الرحمه يا الله حزنت يشفناچو بيون انجي وحفتهم الملائكه ملائكه يكببواچو بيون انجي وذكرهم الله في من عنده السوزند كاملت الملائكه غير الله ياوساچو بيون انجي ومن ابطا به عمله متفسرو ملكام كما درك ودها لا يسقرو سو لم يسرع به نسبو زرو ويم دمو بيتسبوچو طرو مهوناچو ودفيت ايادرغو اياسقدمو رواه مسلم بهذا اللفظ በዚህ ቃል ኢማሙ ሙስሊም ዘግበውታል ይህም ተመሳሳይ ሐዲስ ነው እስላማዊ ወንድማማችነትና እህትማማችነት ምን መምሰል እንዳለበት አንደኛው ከሌላው ጋራ እንዴት ሊተባበር እንደሚገባው የሚያስተምር ነው እነነ ማዲስ ሚነግራ ነብይ ሁረይራ ረዲየላሁ ዐንሁ ነው ከነብያችን ሰለላሁ ዐለይሂ ወሰለም ምን አሉ እሳቸው መንፈሳ ያስወገደ ሰው አለ ወይም ደግሞ ነገሩን ሰፋ አድርጎ ለማቅለል ይሞከራል ማለት ነው መንፈሰ ያስወገደ ሰው አም ሙእሚኒን ከአንድ ሙእሚን ያአላህ ባሪያ ላይ ምንን ያስወገደ ቁርበተን ጭንቀትን የሆነ ጭንቀት ገጥሞት ያ ጭንቀቱ ከዲኑ ጋር የተገናኘ ሊሆን ይችላል ወይ ደግሞ የዲን ጉዳይ ሊሆን ይችላል ጥያቄው ግራ ገብቶት መረዳት አጥቶት ጭንቆት ሊሆን ይችላል ስለዚህ አንተ በሁለቱም በኩል ይሁን ወይ ከሁለት አንዳቸው አቅሙ ኖሮ ለዚህ ወንድምህ ጉዳዩን በታገራለትና ቀለል በታረግ ጭንቀቱን እንዲወገድ በታደርግ ማለት ነው። ለአላህ ብለህ በኢኽላስ ሰበብያ ሆነ ኩርበተን አንዲትን ጭንቀት ብታስወግድለት ሚን ኩረቢ ዱንያ አታ ከዱንያ ጭንቀቶች አንዱን እንኳን ብታስወግድለት አለ። የገንዘብ ሊሆን ይችላል፣ የሐሳብ ሊሆን ይችላል፣ የተለያዩ አይነት ነገሮች በማህበራዊ ኑሮ የሚከሰቱ ጭንቀቶች አሉ። ታዲያ አንተ ካስወገድክለት ምንድነው የምታገኘው ጥቅም? ነፈሰላሁ አላህ ያስወግድለታል አንሁ ከሱ ላይ ከዚህ ሰበብ ከሆነው ሰውዬ ላይ ደግሞ ያስወግድለታል ኩርበተን አንዲትን ጭንቀት ሚን ኩረቢ የውሚል ቂያማ ከየውሙል ቂያማ ጭንቀቶች ውስጥ የዮሙል ቂያማ ድርብርብ ከሆኑ ብዙ ጭንቀቶች ውስጥ አንዱን ያስወግድልሃል። ዱንያ ላይ በሰራኸው ልክ አኺራ ይወገዳል ማለት ነው። እዚያ አንድ ስታስወግድ እዛ አንድ ይወገድልሃል። ሁለቱ ግን ሚዛን ላይ ሲቀመጡ አይገናኙም፣ ዱንያና አኺራ። ስለዚህም ይሄንን ያደረገ ሰው አላህ ይሄንን ይሰጠዋል ብሎ ተርጊብ ያረገ ነው፣ እያነሳሳ ነው። ጥቅምም አለው፣ ቢዝነስ ነው ማለት ነው። ومن يسر ياغرى ደግሞ አሉ ቀለል ያደረገ على معسرين በተቸገረ ሰው ላይ ችግር ባለበት አካል ላይ የተወሰነ ነገር ያገረ ሰው يسر الله اللهم ያገራለታል عليه በዚህ ሰው ላይ في الدنيا والاخره በዱንያም በአኺራም ያገራለታል። ተለያዩ አይነት እንግዲህ የገር መንገዶች አሉ። የዱንያ የኑሮ መንገድም ሊሆን ይችላል ወይም የአኺራ ጉዞም ሊሆን ይችላል። ሁለቱንም አላህ ያገራልሃል ማለት ነው። ይሄ ለአንድ ወንድም ባገራው ሰበብ ነው። አላህ ይወፍቃል። ያስሩ ወላ ተዓስሩ ሁሌም አግራሩ ቀለል አድርጉ ሰውን አታስቸግሩ ተብለናል። ومن ستر በሶስተኛ ደረጃ የሸፈነ ሰው ሙስሊማን አንድን ሙስሊም ነውሩን ማለት ነው። ማንንም ሊያይበትና ሊያውቅበት የማይፈልገው ነገር ድርጊቱ ግን ባለቤቱን የሚያስወቅሰው ሆኖ ሳለ አንተ ታዳ ብትሸፈነለት ብትደብቅለት ستره الله الله ይደብቅለታል እሱን ደግሞ አንተን አላህ ይሸፍናሃል في الدنيا والاخره በዱንያም በአኺራም ያንተን እንደዚሁ ነውርህን ይሸፍንልሃል። ወይ መጀመሪያውኑ ነውር ላይ እንዳትወድቅ በመደበቅ ነው ወይም ከወደቅ ደግሞ እንዳትጋለጥ በማድረግ አላህ ይሸፍንልሃል በዱንያም በአኺራም። እዚህ ላይ አንድ ነገር ለነግራችሁ ፈልጋለሁ። የሙስሊምን አይብ መደበቅ ማለት ሰውየውን ዝም ብሎ ማለፍ ማለት አይደለም። አንዳንዱ ከፈለገ በጥመትም እንደዛ ሊመተረጉም የሚፈልግ ሰው ይኖራል። የወንድሞቻችሁን አይብ አታውጡ ማለት እናንተ አትንገሯቸው ማለት አይደለም። ሊማሊሞ ነውር እንዳለበት ካወቁ እዚህ ማይክ ላይ የምናገርበት ምንም ምክንያት የለም። አይደለም እስላማዊ አእምሮዊ ምክንያት ራሱ ማቅረብ አይቻልም። ልደብቅለት ይገባል፣ ለራሱ ግን በግል መናገር አለብኝ። ከዱንያውም ጋር የተገናኘ ይሁን ከዲኑ ጋር የሚሰራው ስራ አግባብ እንዳልሆነ ገልጬ ፕራይቬት ላይ ከሚሰራው ስራ እንዲመለስ ለመክረው ላስጠነቅቀው ይገባል። እዚህ ማይክ ላይ ግን ወጥቼ ሊማሊሞ እንዲሰራልን ልበት ምክንያት ምንድነው? በየትኛውስ የዲን ቋንቋ ነው የተፈቀደው? ስለዚህም የወንድምና የእህቶችን ነውር አትከታተሉ የሚለው ሸሪዓዊ መሰረት አለው። አታውጡ ማለት ዝም ብላችሁ ሂዱ አይደለም። ጀማል ሲጃራ ሲያጨስ ካየኸው ሲዋክ ይሆናል ብለህ ለፍለት አይደለም። ከሩቁ መገመት ማትችልበት ቦታ ከሆንክ ጥርጣሬህ መጀመሪያ ኸይር ይሁን። ሲጃራ መሆኑን ካወቅክ በኋላ ግን አሁንም ጀማል እኮ ሲጃራ ጫሽ ነው ብለህ ተናገር አልተባልክም። አሁንም ቢሆን ከቻልክ እዛ ጋር ከጀማል ላይ ሲጋራውን ንጠቀው። የሚሰማህ ወንድም ከሆንክ አይ የሚሰማ አይነት አይደለም ከተባለስ ጀማር ሲጃራ حرام ነው ጤናን ይጎዳል አላህም ፍራ ብለህ ተመክረዋለህ። ባክ ምን አገባህ አንተ ዛሬ መተነው ሐዲስ ምትነግረኝ ብሎ እሱንም አልቀበልም ካለህስ ደብቅለት። ምታወጣበት ምንም ምክንያት የለም። 15 ምን ይላል እዚህ ጋር ሰዎችን ከማስጠንቀቅ አንጻርስ ያኺ የሰዎችን አይ በእንድታስጠነቅቅ ማንንም ሸሪዓ አልፈቀደልህም ሰዎችን የምታስጠነቅቀው ሰዎችን ከሚያጠምሰው ነው ከጠመመሰው ሳይሆን ከሚያጠምሰው ነው ማስጠንቀቅ ይቻላል የተባለው መጥመምና ማጥመም የተለያየ ነው ስለዚህ አንድ ወንድምህ ሰላት ቢተው ሰዎችን ይሄ ሰው ያይሰግድም ተጠንቀቁት ትላለህ እንዴ ኸምር ቢጠጣ ይጠጣል ተጠንቀቁት ትላለህ ጠመመ እንጂ አላጠመመም ሰውን የምታስጠነቅቀው መቼ ነው ያንን ነገር በሰው መሃል ሲበትነው ሰዎችን ወደዛ ነገር ከጋበዘ ብቻውን አይሄድም ማለት ነው ወደ ጥመት ሌሎችንም ሊወስድ ነው ስለዚህ ይሄን ሰው በግል መከረው እንብ ያለ አልመለስም ማለት አይደል እንግዲያውስ ከጠፋ ብቻውን ይጥፋ እንጂ ወንድምና እህቶችህን ይዞ መጥፋት ስለሌለበት የዛኔ ለወንድምና እህቶችህ ተጠንቀቁት ብለ ተናገራለህ ባጭር ቋንቋ መንጃህራ ነው የሚለው ይፋ ይዞ የወጣ የሚሰራውን حرام ተግባር ወይም ቢድዓ በአደባባይ አውጥቶ ለሌሎች መሰናከል ምክንያት የሆነ ሰው ካለ ተውበት ካላደረገ ይሄን ቢድዓውን ተጠንቀቁስ ይሄን የሚሰራውን حرام ተጠንቀቁ ወጥላለለ ሰዎች አላማና ግብ አሁንም እዚህ ጋር ደግሞ አንድ ነገር መሆን አለበት በትክክል ለአላህ ብለ በእኽላስ የምትሰራ ከሆነ አላማና ግብ ሰዎች እንዲጠነቀቁት እንጂ የሱን ክብርና ስም ለማጥፋት አይደለም የሰው የሆን ክብር ዝቅ ለማድረግ ስትል በሰራው ነገር ላይ አንተ ጋዛር ከፍከፈህበት ሱፐርላቲቭ ዲግሪ አድርገህ መጨመር ክልክል ነው ዛሬ ምናየው እንደዚህ አይነት ባህሪ ነው አንተ ጫት ይቻላል ሐላል ነው ብለህ ስትናገር እኔ ደግሞ 15ን ሰማችሁት ጫት ሱና ነው ማለት ጀመረ ይላል ይሄ ማስጠንቀቅ ነው እንዴ ለምን መጨመር አስፈልገ ለጉዳዩ ለምንድን ነው ግነት የምሰጠው አንድ አላማ አለኝ ሰዎች 15 ላይ ያላቸው አመለካከት እንዲቀየር እንዲጠሉት ነው ይሄ አይነት አካሄድ አይደለም መሄድ ያለበት መናገር ካለብህ ያለውን እውነታ ተናገራለህ አላማና ግብህ ሰውየውን ስም ለማሳጣት ወይ ለሌላ ሳይሆን ግለሰቦች ከጥመቱ እንዲጠነቀቁ ይሄ አንድ ነው ሁለተኛ ደግሞ ጉዳዩ አደባባይ የወጣ እንጂ ሞቶ የተቀበረ መሆን የለበትም ይሄንን ተረዳ 15 እየሰማህ ነው ሞቶ የተቀበረን ደግሞ መቀስቀስ አትችልም ድሮ ስታቀኝ ከአምስት አመት በፊት እኔ መውሊድ አከብራለሁ መውሊድ ማክበርም ይቻላል ብዬ ማስተምር ሰው ነኝ ታዲያ ዛሬ ላይ ደግሞ በሆነ መስአላ እኔ እናንተ ሳንግባባ ብንቀር የድሮ መውሊድን ታነሳለህ እንዴ ባላስተማርኩትና በሌለሁበት አቡ አይደር ማለት እኮ መውሊድን የሚያከብር ሰዎችን እንዴ ይሄ ሐሜት ነው አሁን ማስጠንቀቅ አይደለም የድሮ ድሮ አለቀ ሞተ ተቀበረ እኔ ተውበት አረግም ተመልሼበት ሊሆን ይችላል ድጋሚ መውሊድ ሲመጣ ነፍስ ዘርቼ ጉዳዩን ህያው ለማድረግ ከተነሳው አንተም ድጋሚ ትዘጋጃለህ የዛኔ ለኔ ማለት ነው ነገር ግን የሞት አስተሳሰብን ነፍስ መዝራት ተህዚራ ይባላል የባሳ ሌላ ተልኮ ነው ያለ እኔን ለማሳጣት ማለት ነው እና እዚህ ቦታ ላይ ጥንቃቄ ልናደርግ ይገባል የወንድምና እህቶችን አይብ መጠበቅ ግዳጅ ነው ለሰው በግድ የምታወጣው ያ ሰው ለሌሎች መጥመም ሰበብ ሆነ ነው በግሉ የተገደበበትን ግን እንዴት አርጋ አይብ ታወጣለህ የግል አይቡን አላማውስ ምንድነው ተህዚር ማስጠንቀቅ ምንድነው የምታስጠነቅቀው አላስተማረ ስለዚህ ሰዎችን ወደ ሐሰት አስተምሮ የጠራ ወደ ቢድዓ ወደ ضላል ወደ ፈጠራና ወደ ጥመት የሚጣራ ሰው ካለ ብቻውን አይደለምና የሚጠመው የዛኔ ሰዎችን ተጠንቀቁት ከዚህ ስራ ተላለ ይሄ ግዳጅህ ነው ታዳኛም እኮ ኢየሱስ ጌታ ነው የሚሉ ጴንጤዎች መጣዋል ተጠንቀቋችሁ የምንላችሁ የክርስቲያን አይብ ደስ ብሎ ነው አይደለም ለምን ወንድምና እህቶች ወደ ኩፍር ይሄዳሉ ነው አይደለም የመልእክትና ግቡ ይሄ ነው አህባሽ መጣዋል ብለንም እንናገረው አህባሽ ገንዘባችንን ነጥቆን አይደለም ከነሱ ጋር የግልቅም ኖሮን አይደለም ሽርካቸውን ሱናና ተውሂድ ብለው አምጥተውብን ህዝቡ ላይ ደግሞ መጫን ጀመሩ አደባባይ ወጣ ስለዚህ ታጋልጣቸዋለህ ማለት ነው ግን ግለሰቦች ያላስተማሩት አደባባይ ያላወጡትን የግል ጉዳያቸው የሆነ ነገር ነውር ሆኖ ስታገኘው አንተ የምታወጣበት ምን አላማ አለ እንደተባለው ክብሩን ዝቅ ለማድረግ ካልሆነ በቀር ጥንቃቄ ያስፈልጋል እንቢ ያለ ሰው ይቀጥል አኺራ ላይ ያገኘዋል أنا يتردهت بزي ملك نوم نعم يوندمو ويأهتنا عيب يسترسو الله بدنيا بآخرا مسترك تعبوهيا والله فطاري أملاك أتنا الله في عون العبد باريون بمردات لين أول باريون بمردات لين اسكما تدرس ما كان العبد باريو اسكهون درس في عون أخيه وندمون بمردات لين اسكهون درس أنت مسلم وندمهن ناهتو تشهن بمردات لين اسكتساتف كدرس اللهم من ذلك مردات أيوم القدم يجيثان ردات من تشاكهم ወንድሞችን እርዳቸው አሁንም እርዳታ በብዙ መንገድ ይገለጻል በዱንያውም ሆነ በዲኑ ሐሳብም ይሁን ዒልምም ይሁን ገንዘብም ይሁን ሞራልም ይሁን እርዳታ የሚል ሴንስ የሚሰጥበት በማንኛውም መልኩ ቢሆን የዱንያ ኬዝም ሆነ የዲን ኬዝ ላይ ወንድምና እህቶችን እርዳቸው አላህም ይረዳሃል እርዳ ስትባል ፍራንክ የለኝም አይደለም እሺ አንተ ገንዘብ የለህም ጀማል በገንዘቡ ሲረዳ አንተ በእውቀት እርዳ ሌላኛው ደግሞ በሙያው ይርዳ ይሄን ከቀረ በዱዓ ደግሞ እርዳው እንዲሳካ ወንድምህን በዱዓ እርዳው ስለዚህ እርዳታ በጠቅላላ ሁሉንም ያካትታል እናም አላህ ባሪያውን ይረዳል ያ ባሪያ ሙስሊም ወንድሙን እስከረዳ ድረስ ወመን ሰለከ የተጓዘ ወይም የገባ ሰው ጠሪቀን አንድን መንገድ ወደ አንድ መንገድ ጉዞ የጀመረ ሰው ያልተሚሱ የሚፈልግ ሆኖ فيه بزيه بقزولاي علما اوقتن زيغا شريعاوي اوقتنو شريعاوي اوقتن يدين اوقتن فلاقي هنو قزون يجمع رسو سهل الله اللهم يقرال لتال له لزيه سو يقرال لتال منن به بزيه بقزو سبب علم بمفلق سبب طريقا منقد يقرال لتال الى الجنة ود جنة يميادر سو النجر هداية التوفيق ستأوال مالتنا سويا سبب ميهونون علم لما فلق تنكسات كسا الله دمو بتوفيقو يجنة المنقد أقرر اللهات مالتنا سلزيه يدين وكثنا يدنيا وكثنا جنة سلم ما يدرسوه مالتنا وما اجتمع قوم التسبع السبوم هزبوش ويم اي السبع السبوم في بيت ببيتوچ üst አይሰባሰቡም من بيوت الله كالله بيتوچ በማንኛውም ቤት አይሰባሰቡም ከመስጂዶች በአንዱ ለማለት ነው በየትኛውም የአላህ ቤት üst ህዝቦች አይሰባሰቡም ምን የሚያረጉ ሆነው የትሉን የሚያነቡ ሆነው kitab Allah የአላህን መጽሐፍ ቁርአንን የሚያነቡ ሆነው አይሰባሰቡም እንዲሁም ወይተዳረሱነሁ የሚጠናኑትም ሆነው فيما بينهم በመሐከላቸው ስበርስ እየተመላለሱ አንዱ ሌላውን ያገዘ የሚጠናኑትም ሆነው ቁርአንን አያነቡም ኢላ ቢሆን እንጂ አለ ቢያገኙ እንጂ ለማለት ነው ምን ነዘለት የወረደችባቸው ቢሆን እንጂ አለይሂ ሙስኪና በነሱ ላይ ሰኪና የቀልብ ርጋታ ቢወርድባቸው እንጂ አንደኛ ጥማኔነቱል ቀልብ ያገኛሉ ቀልባቸው ይረጋጋል ደረታቸው ሰፋ ይላል ማለት ነው አይጣበብም ሁለተኛ አሁንም ወገሽየቱም የሸፈናቸው ቢሆን እንጂ አርራህማ ያአላህ ረህመት እዝነቱም የሸፈናቸው ቢሆን እንጂ ሶስተኛ ተጨማሪ ጥቅም ወሐፈቱም በተካበባቸው እንጂ ምን ያካበባቸው ቢሆን አልመላኢካ መላእክቶች ለነሱ ክብር ሲባል ማለት ከምድር እስከ ሰማይ ተቀጣጥለው ሙሐጃችን አግኝታቸዋል ተብለው እርስ በርስ ተጠራርተው እነሱን ያካበባቸው ቢሆን እንጂ አራተኛ ጥቅም ወዘከረሁም الله الله ቢያወሳቸው ቢያወድሳቸው እንጂ የት في من عنده እሱ ዘንድ ካሉት ጋራ መላእክት ማለት ነው አያችሁ እነዚህን ባሮችን በኔ ቤት ውስጥ ቁጭ ብለው እኔን ያወሱኛል የኔን ቃል ይጠናናሉ ቃሌን ያነባሉ ብሎ እሱ ዘንድ ያሉ መላእክቶችን ስማቸውን ጠርቶ በመላእክት ማከል ያነሳቸዋል ይሄ መላእክትን ሊያስቀና ፈልጎ ማለት ነው መላእክት እንዲቀኑ ታዲያ ይሄ ሁሉ ጥቅም ይገኛል አላህ ይወፍቃል በአላህ ቤት ውስጥ መቀማመጥ ወመን አብጣ ኋላ ያስቀረው ሰው ይባላል ያዘገየው ሰው ቢሂ በዚህ ተግባር ከላይ የተጠቀሰውን ነገር ከማድረግ አመሉ ሲሰራው የነበረው ስራ ኋላ ያስቀረው ሰው لم يسرع اياس قدمهم سراو وده حالا يكتتهو سو كالناسو غار هونو مساتف سيچل وده حالا يغتتهو سو لم يسرع اياس قدمهم به بسو نسبه زرو زرو تقيمت يالهم وده فيتا يادرغهم الله زند بتقوا نو انجي بلچا بزر ايدلم ስለዚህ ወደፊት አይቆንም ነው አዎ መላእክት ይቀናሉ ያንተን ክብርና ደረጃ ሲመለከቱ ይቀናሉ አላህ ከመሰጠህ ክብር አንጻር አንተ የሰራኸው ኢባዳ ከነሱ በላይ ይበልጦ ሳይሆን አላህ ባንተ ኢባዳ ተደስቶ ስምህን ሲያነሳው መላእክት ዘንድ ይቀኑብሃል ይሄን ሐዲስ እንግዲህ ይሄን ይመስላል አላህ ለሥራ ይወፍቀን የዚህ ሐዲስም መልእክቱ በጣም ጥሩ ነው ዋናው ነገር አሁንም ከወንድምና እህቶች ሐቅ ጋር የተገናኘ ነው አንደኛ ችግርና ጭንቀትን ማስወገድ ነው በንብረት በሰውነት በጦርነት በሐሳብ በዒልም በመሳሰሉት ነገር ወንድምና እህቶች ላይ ችግር ከተከሰተ ጭንቀት ካለባቸው ሙያዊ እገዛ በማድረግ ያቅማችንን በመተባበር ሰዎችን ጭንቀታቸውን ማስወገድ እንግዲህ ሰሞኑን በኡስታዝ አቡ ፈርሃን ከስካሽነት አንድ ጥሩ ስራ ጀምራችኋል ጭንቀት ያስወግዳችሁ ነው ማለት ነው ለረመዳን ምን አፈጥራለሁ ብሎ የሚያስብ ቤተሰብም ካለ ሐሳቡ በእናንተ ሰበብ ከተወገደለት ተመልከቱ እንግዲህ ንያችሁ በትክክል ከተስተካከለ አላህ ዘንድ የምታገኙት ምንድነው ትልቅ ኒዕማ ነው ትልቅ አጀር ነው ስለዚህም በዚህ ጉዳይ ላይ መበርታት አለባችሁ እኔ ምለው ግን ቆይ 100 ዶላር ግን ውድም ይሆንበት ሰው አለ አሜሪካ ውስጥ ያላችሁ ሰዎች እቼም እንደናንተ ሰላል ሰራው አይገባኝም ግን ውድ ይሆናል 100 ዶላር ለአንድ ሰው ነው የለኝም የሚል ሰው አብዛኞቻችሁ አይሆንባችሁ ማለት ትችላላችሁ ወጭስታ ያው ምን ያህል ነው አሁን በማጆሪቲ ህግ ነው የምፈልገው በማጆሪቲ ህግ ብዙም የሚከብዳችሁ ካልሆነ ለምን አንድ ሙሉ ቤተሰብ አትችሉም በፊት እስቲ ሀገር ቤት ይያላችሁ በስደት ሰበብ ሀገር ለቃችሁ ሳትወጡ የምታቁት ጎረቤት የለም ወይ ዘመድ የተቸገሩ የምታስታውሷቸው እስቲ እንደው ሙሉ ረመዳኑን እንደው እንዲጾሙ የሆነ ነይታችሁ በግል በጎን የምትሰሩት የለም 100 ዶላር ብትልኩ ተዝናንተው ወሩን ሙሉ እንዲያፈጥሩ እንዲበሉ ይሄን ካልኩሌሽንም በግል ለመዱ የኡስታዝ አቡ ፈርሃን እንዳለ ሆኖ በ100 ዶላር አንድ ሙሉ ቤተሰብ ሙሉ ወሩን መሸፈን ትችላላችሁ ራሳችሁ የምታቁት ነው በሰው በኩል ሳይሆን በግላችሁ ወንድምህ ጋር ወይ እህትሽ ጋር ልካችሁ ስንት ነው ሾርባ ዛሬ ያው መቼም ኢትዮጵያ ላይ አፍተር ሾርባ እንጂ ሌላ ምንም የለም ኪሎ ስንት ነው ወይስ ጆክ ነው ሾርባ እህቶች እስቲ ብቅ ብቅ በሉ ስንት ነው 1 ኪሎ እኮ ስንት ነው ሙኩልሱ ከ30 ብር ይበልጣል እንደ ኪሎ የምን 100 ነው አቡ ፊርዶስ ክትፎ እኮ አልተባለም ሾርባ አንድም የሚያክሰው የለም እንደስካውን ትገርማላችሁ በጣም አሜሪካ ሆናችሁ ለነገሩ ሾርባ የት ይገባችሁ አንደው በትክክል ከዚህ እስከዚህ ነው ብሎ የሚያቅሰው ቢኖር አሁን አንድ ነገር ልነግራችሁ ነበር ሀታ 50 ብር ነው እንበል እንደው ተውት ይቅር ልጨምርላችሁ 1 ኪሎ 50 ብር ነው ከተባለ ለአንድ ቤተሰብ መቼም ይበቃል አይደል 1 ኪሎ ለአንድ ቀን ማለት ነው 1 ኪሎ ይበቃል ታዲያ 30 ኪሎ ገዛችሁ እንበል 30 ኪሎ በ50 ብር ስትገዙ ስንት ማለት ነው 3 ጊዜ 5 15 1500 ማለት ነው ስለዚህ በ1500 ብሩ ምኑ ተገዛ 30 ኪሎ በ700 ታዲያ ሙኩልሱም እንደዛ ከሆነ 30 ኪሎ 700 ማለት ኪሎ ስንት ማለት ነው ኪሎ 35 ብር ነው እኔም እኮ ቀደም 30 ብዬ ነበር ስለዚህ አንቺ እንዳልሽው እሺ 30 ኪሎ በ700 ገዛችሁ